ولن ترضى عنك اليهود ولا النصارى حتى تتبع ملتهم قل إن هدى الله هو الهدى ولئن اتبعت أهواءهم بعد الذي جاءك من العلم ما لك من الله من ولي ولا نصير الذين آتيناهم الكتاب يتلونه حق تلاوته أولئك يؤمنون به ومن يكفر به فأولئك هم الخاسرون يا بني إسرائيل اذكروا نعمتي التي أنعمت عليكم وأني فضلتكم على العالمين واتقوا يوما لا تجزي نفس عن نفس شيئا ولا يقبل منها عدل ولا تنفعها شفاعة ولا هم ينصرون ولن ترضى عنك اليهود ولا النصارى يهود وشمون كريستيان وشوك أنت يميودنا يميركو أيد اللهم حتى تتبع ملتهم يراسكن امنتته ينسون بزياد لفبت امنت اسكم تكتل الله اتشو درسيلا انقري النسو راس اتشو ستتنوش موانا اتشون رستو اندقنا راس اتشون هكاوي بمادرك يا الله ملتن يا يوهن كوانتا كجتا يمدرسين من مريانا امنت ولقون نتتك ينسون بزياد لفبت امنت كالتكبلك الله اتشو بستكر ስላንተ ያረከውን በታደርክ አይረኩልህም እና አይደግፉም ቁርጡን ወቀው ማለት ነው ወል ኢነ ወደላህ ወልሁዳ እነሱ ይሄን ይመኙ እንጂ ግን ትክክለኛ መንገድ ማለት አላህ የመረጠው እስላማዊው መንገድ ነው ባላቸው እናንተ ያው የለመዳችሁትና የወደዳችሁት ነገር ስለሆነ ባጥልም ቢሆን እውነት ነው ብላችሁ ራሳችሁን ማሳሳቱ ሳይበቃችሁ እንደገና ደግሞ እኔን ትጋብዛላችሁ እንጂ ትክክለኛ የጀነት ጎዳና ማለት በኔ በኩል የመጣው እስላማዊ መስመር ነው ባላቸው ወለኢን ተባታሁም بعد الذي جاءك من العلم ወዳንተ ከመጣልህ መመሪያና ዕውቀት በኋላ የነዚህን የአህል ኪታቦችን ዝንባሌና ፍላጎት አንተ ብትከተል እነሱ እንደሚመኙት ማለከ ሚን አላህ ሚን ወሊይ ወላ ነሲር የዛ ጊዜ ከጌታ በኩል በሚተነዘረበት ቅጣት የሚያድንህ ወገንና ተባባሪ ወዳጅም እንደማታገኝ ነው ይላቸዋል ማለት ነው። እንግዲህ ነብያችን አለይሂ ሰላቱ ወሰለም እስልምናን ይዘው በሚመጡበት ጊዜ አለል ኪታቦች ይሁዶችም ሆነ ነሳራዎቹ እኛን ትክክለኞች እንጂ ከይሁዳ በኋላ ሌላ እምነት ሊመጣ አይገባውም ክርስቲያኖችም ተክርስትና በኋላ ሌላ እምነት መምጣት አይገባውም ትክክለኛ ለመሆን ከፈለጋችሁ ይሁዶችም ይሁዶች ሁኑ ነሳራዎችም ነሳራውኑ በማለት በየበኩላቸው ወየራሳቸውን እምነት በማንጠባረቅ ይጠሩ ነበር ማለት ነው። ነብዩ ደግሞ ሶስተኛ ግንባር በመሆን የለም ሁላችሁም ያው ግዚያዊ ነበር እምነታችሁ እኔ እስከመጣ ነበር ይሁዲያም ሆነ ነስራንያ ሃይማኖት ነው ሊያገለግል የሚችለው አሁን ግን ለሁላችሁም ተልክ የመጣቻለሁኝና ወደኔ መምጣት አለባችሁ ሲሉ ጭራሽ አረቦች ደግሞ ለዚህ ዲል ሊበቁ አይገባቸውምና ይልቁንስ አንተኛ ጋር እንድትስማማና እንድንከተለ ከፈለክ የሁዳ ሁነና ቶሎ አሉ ይሁዶቹ ወይም ነሳራ ሁነና ቶናና የዛ ጊዜ መሪነትን እንቀበላለን አሏቸው። ይሄን በሚሉ ጊዜ ደግሞ ነብዩ አለይሂ ሰላቱ ወሰለም ሰውናቸውና እነዚህ ሰዎች የሚሉትን ነገር ከተቀበልኳቸው በእነሱ ዘንዳ ተቀባይነት አገኝ ይሆናል ብለው እንዳይዘነበሉ በማስጠንቀቅ ወለኢን ተባታሁማ እነሱ ላንተ እነሱን ተጨባጩን ነገር ከሰጠውና ካሳወቁ በኋላ እንደገና እነሱ ጋር አለ መስማማት ወዲያውልችም ወደ ክርስቲያኖቹ ያጋደልክና የተዘነበልክ እንደሆነ አንተ ራስህ ጥፋተኛ ትሆናለህ። የዛ ጊዜ ደግሞ እኔ አንተን ልቀጣ ብፈልግ ይሁዶችም ሆነ ነሳራዎቹ እንደ ወገንና እንደ ወዳጅ ሆነው የኔን ጥቃትና ጉዳት ሊገድቡልህና ሊከለክሉልህ እንደማይችሉ ወቅና ተጠንቀቃላቸው። እርግጥ ነብዩ ይሄን ያደርጉታል ማለት አይደለም ሰውናቸውና ምናልባት እንዳያስተዋቸው እንደገና ደግሞ የሳቸው ተከታዮች የሆኑት ወደፊት የሁዶችና ክርስቲያኖቹ ተጥሞ በሚያረጉባቸው ጊዜ ለነብዩ ይሄ መመሪያ ከተሰጠ እነሱ ደግሞ እንዳይሳሳቱ ለማድረግ ነው። እና በአሁኑ ጊዜ የሚያሳዝነው ግን ይሄን የመሰረ መመሪያ ተጥቶና ተረስቶ የምስራቃዊና የምዕራባዊ የይሁዳን የክርስቲያን እምነት ተከታዮች የራሳቸውን እምነት ያው ሳይይዙ እንደገና እኛ የምንመርጥላችሁና እኛ የምንላችሁን ስሙና ተከተሉ የከወና ነው እናንተ እድልና መልካም ውጤት የምታገኙት ይያሉ ሲነግሯቸው እስላምን ተብየዎቹ እሺ ብለው መከተላቸው ነው። ይሄን እንደሚመጣ ስለሚያቀለው አላህ ወለኢን ተባተይላ እስልምና ከተጠነ በኋላ እንደገና የጥላቶችን ሐሳብ ተቀብለ የምትከተል ከሆንክ እኔ ደግሞ አለቅህም ዲባቅ ነው መመጣ ማንንም ማያዲንህ በማለት አላህ አስጠንቅቋል። ይሄን ማስጠንቀቂያ ተተው ግን ባሁን ጊዜ ያሉት አብዛኛዎቹ ሙስሊሞች የጥላቶቻቸውን መርሆ እያራመዱ ይገኛሉ ማለት ነው። አላህ ግን በጥልቅ አስጠንቅቋል በነቢዩ አማካይነት። አለዚነ አተይናሁም አልኪታበ የሲባል ግን አለ ኪታቦች ሁላቸውም በጥቅሉ ቁርአንን አልተቀበሉትም ማለት አይደለም። ከእነሱ መካከል ኪታብ የሰጠናቸው የሆኑት የተወሰኑት ክፍሎች የትሉ ነው ይህንን ከጌታቸው የተላከላቸውን ኪታብ ከልባቸው ያነቡታል። ሐቀ ቲላወቲ ተገቢ የሆነን ማንበብ ቁርአንን በአይን ዋጋ ተቀብለው በአትኩሮ ይከታተሉታል ማለት ነው። እና እውነቱን ከተረዱም በኋላ የህይወታቸው መመሪያ ያደረጉትም ይገኛሉ። ኡላኢከ ዩእሚኑነ ቢሂ እና እንዲህ አይነቶቹ ቀና አመለካከት ያላቸው አለል ኪታቦች በቁርአን እንደሚያምኑበት ነው። እነዛ ቂሎቹና የዕለታዊ ስምና ጥቅም ተገዢዎቹ ቢክዱትም እንኳ ትክክለኛዎቹ ይቀበሉታል። ስለዚህ ትክክለኞቹ መቀበላቸው ቁርአን ከአላህ የተላከ መሆኑን ያረጋግጥለታል። እነዛኞቹ በራሳቸው ድክመት ነው እንጂ የካዱት ማለት ነው። ወመን የክፉር ቢሂ ለማንኛውም በዚህ በቁርአን የሚክድ ሰው ፈኡላኢከ ሁሙል ኻሲሩን የዛ አይነቶቹ ከሃዲዎች መነሻና መቃካሻ ከሌለው ከባድ ኪሳራ ውስጥ የገቡ ማለት እነርሱ ብቻ ናቸው። ማንኛውም ኪሳራ እንግዲህ አንድ ሰው በአንድ ወቅት ኪሳራ ቢደርስበት በሌላ ጊዜ ያንን የሚክስና የሚያነሳ ነገር ያጋጥመዋል። ቁርአንም የካደ ሰው ግን በምንም አይነት መነሻና መቃካሻ የለውም፣ አንዴ ከወደቀ አለቀለት በማለት ያስጠነቅቃል ማለት ነው። ያ በኒ እስራኤል እናንተ የነቢዩላህ ያዕቁብ ዘሮች የሆናችሁ ትውልዶች እዝኩሩ ኒዕመቲየ አለቲ አንዓምቱ ዐለይኩም በእናንተ ላይ የለገስኳቸውን ውለታና ጸጋዎችን አስታውሱ የብዙ ውለታ ባለቤት የሆንኩኝ ወዳጅና ጌታችሁን እንደ ቀላል መካድና እኔ ጋር መጣላቱ አያዋጣችሁምና እስቲ የኔን ውለታ አሁንም ዘወር ብላችሁ አስተውሉና አስታውሱ በላቸው ይላል። ዋኒ ፈበልቱኩም አለል ዓለሚን እኔ ደግሞ ከውለታዎች መካከል አንዳንዶቹን አሁንም ለማስታወስ ካስፈለገ በጊዜያችሁ ካሉት የሰው ልጆች ሁሉ እናንተን አብልጫችሁና አልጫችሁ ነበረ። ማለትም ነቢዩ መሐመድ አለይሂ ሰላቱ ወሰላም ከመጣታቸው በፊት በብዙ መቶ የሚቆጠሩ ነቢዮች ከመካከላቸው እየመረጠ ከዓለም ህብረተሰብ በጣም የላቀ ደረጃ ሰጥቷቸው ነበረ። ይህንን ሊረሱት አይገባም፣ ሌላው ሁሉ ቢቀር እንኳ ማለት ነው። ታዲያ የዚህ ውለታ ባለቤት የሆንኩት ጌታችሁ ጋር መጣላቱ ለእናንተ የሚጠቅም አይደለምና አሁንም ሂሳባችሁን ሙራጃ ብታረጉ ይሻላችኋል በማለት ማስጠንቀቂያ ቀጠለ ማለት ነው። ይህንን አባባል እንግዲህ በቁጥር 40 ላይ ወደ እስራኤሎቹ ታሪክ ሲገባ ተጠቅሞት ነበረ ማለት ነው። እና ኒዕማየን አስታውሱ እዝኩሩ ኒዕመቲ አለቲ አንዓምቱ ዐለይኩም ብሎ ነበረ የገባው። ከዛ በመጀመር እንግዲህ አሁን እስከ 122 ቁጥር በኒ እስራኤሎችን በሚመለከት ደካማ ጎናቸውን በክርስቲያኖችም ሆነ በአይሁዶች በኩል ያለውን እያነሳ ጥፋታቸውን እየወቀሰ እንደገና ደግሞ የዋለላቸውን ውለታ በዝርዝር እያስታወሰ ነበረ ሲገልጽ የመጣው። አሁንም በማጠቃለያው ይሄንኑ መግቢያ ያደረገውን ቃል እንደገና ደገመው ማለት ነው። አሁንም ቀደም ሲል እንዳልኳችሁ እናንተ እስራኤላውያን የጌታችሁን ውለታ ማስታወስ አለባችሁ። የብዙ ዘመናት ወዳጅ እና የብዙ ውለታ ባለቤት የሆነን ሰው አንተ በቀላሉ እንደማትጣላ ሁሉ ከዛ የባሰና የበለጠ ደግሞ አላህ ጋር መጣላት የሚጎዳ መሆኑን አውቃችሁ እኔ ጋር እንዳትጣሉ በነቢዩ መሐመድ ማመንና መከተል አለባችሁ። እስከዛሬም ወዳጅ አድርጌ ብታጠፉም እንኳን እያለፍኩኝ የመጣሁት እናንተን ለማክበር ብዬ ነው። አሁን የመጨረሻውን እድል ነብዬንማ ከካዳችሁና ካስተባበላችሁ በመጨረሻ ያው የጋራ ተጣላችሁ ማለት ነውና በጣም አሁንም ልታስቡበት ይገባል ማለት ነው። ወጥቁ እና ተጠንቀቁ። የውመን አንድ ልዩና አደገኛ አሳረኛ የሆነ ቀን አለ ወደፊታችሁ የሚጠብቃችሁ። እሱን ቀን ብትጠበቁት ይሻላል። ላተጅዚ ነፍሱን አን ነፍሲን ሸይአ በዛ ቀን ማንኛውም ነፍስ ከሌላዋ ነፍስ የምታርቃካ አይደለችም። ማለት ነፍስ የተባለች ሁሉ በሰራችሁ ስራ ባጠፋችሁ ጥፋት የምትጠየቅበትና የምትጨነቅበት እንጂ አንዱ ለሌላው ድጋፍ የሚሰጥበት እለት አይደለምና እሱ ቀን ከመምጣቱና ከመድረሱ በፊት ከወዲሁ ተጠንቀቁ ይላል። በዚህ በዱንያ ላይ እንግዲህ አንድ ሰው ችግር ቢያጋጥመው ወዳጅ ዘመድ እስካለ ድረስ ተጎኑ ይቆማል። አይዞህ እኛ እያለን ምንም አይደለም የጎደለውን ነገር እናሟላልሃለን እያሉ አሽሟጣጮቹ ይበዛሉ ማለት ነው። የውመ ልቂያማ በሚሆንበት ጊዜ ግን የውመ ላ ተምሊኩ ነፍሱን ሊነፍሲን እንዳለው ማንኛውም ነፍስ ለራሷ መውጫ ቀዳዳ ከመፈለግ በስተቀር የፈለገው ወዳጅ ዘመድ ቢሆን እገሌን እስልጠይቀውና ለዳው የሚባልበት መድረክ አይደለም ማለት ነው። ወላ ይቀበሉ منها عدل ከማንኛውም ነፍስ ደግሞ ፊዲያ የሚቀበሉበት እለት አይደለም ማለት። በዚህ በዱንያ ላይ እንግዲህ አንድ ሰው ከባለ ስልጣን ጋራ በሆነ ነገር የተጋጨ እንደሆነ ያጠፋውን ጥፋት በገንዘብ ይክስ ይችላል። እንግዲህ አጥፍቻለሁ ይሄን ያህል ገንዘብ ልስጥና ልለቀቅ በማለት ሊለቀቅ ይሞክራል ማለት ነው። የውመል ቂያማ አላህ ፊት ላይ ግን እንዲህ አይነት ነገር አይሰራም። ገንዘብ በዚች ምድር የሞላ ጥሬ ወርቅ እንኳን ቢያቀርብ ተቀባይነት አይኖረውም ኢማን ከተዛባ ማለት ነው። ወላ ተንፈውሃ ሸፋአቱን እንደገና ደግሞ ማንኛውንም ነፍስ የሽማግሌዎች ሽምግልናም አይጠቅማትምና አያገለግላትም። ማለትም በኩፍርና በሽርክ የሄዱ ሰዎች ምንም ታላላቅ ሽማግሌዎች እንኳን ቢልኩ ሊገላግሏቸው አይችሉም። ምክንያቱም ለሙሽሪክና ለካፊር ምህረት አልሰጥም ጀነትን እርማ አድርጌያለሁ ብሎ ወስኗልና የፈለገው መላእክም ሆነ ነብይ ቢመጣ ካፊርን ለማስማር ምንም የሚያስመርበት መንገድ አይኖረውም ማለት ነው። ወላሁም ይንሰሩን እንደገና እነዚህ ጥፋተኞችና ተቀጮች ደግሞ የራሳቸውን ጉልበት አስተባብረው ወይም ደግሞ ሌላ ወዳጅ ዘመድን ጋብዘው የመጣባቸውን አደጋ ለመቋቋምና ለመግታትም የሚችሉ አይሆኑም ማለት ነው። እንግዲህ በዱንያ ላይ ችግር ሲያጋጥም ሰዎች ከችግራቸው ለመውጣት የሚጠቀሙባቸው አማራጮች እነዚህ ሶስቱ ነገሮች ነበሩ። ሶስቱም አይሰሩም እዛ ቦታ ላይ ነው የሚለው። የመጀመሪያው እንግዲህ ገንዘብ የሚለው ነው። በገንዘብ በክፍያ የሚመለጥበት ቦታ አይደለም። በሁለተኛ ደረጃ በሽንግልና መልክ ነው። እና አንድ ሰው ችግር ያጋጠመው እንደሆነ እባካችሁ ገሌ ጋራ ተጣልቻለሁና እዳችሁ ለምኑልኝ ብሎ ያገር ሽማግሌን በመላክ ነገሩን ማቃለል ይቻል ነበር። ይሄም ሊሆን አይችልም በዛ ቦታ ማለት ነው። በኩፍርና በሽርክ በጥፋት ላይ ድርድር አልፈቅድም ብሏልና አላህ የፈለገው ሽማግሌ ቢመጣ አልቀበልም አለ። እንደገና ይሄ ካቃተ ደግሞ በዱንያ ምንድነው የሚደረገው? ሰው ገንዘብ እንክፈል ቢሉት እምቢ ካለ አንድ ኃይል ወይም ደግሞ በሽምግልና በዝምድና ቢለምኑት እምቢ ካለ ሶስተኛው አማራጭ ይሄኛው ሰውዬ ከራስ ላይ ለመከላከል ያለ የሌለ ኃይሉን አጠባብሮ ከውጭም ከግቢም መቋቋም ነው። ይሄም ደግሞ በአላህ ዘንድ ተቀባይነት እና ተፈጻሚነት የለውም። ምክንያቱም የፈለገው ኃይል የዓለም ፍጥረታት አንድ ግንባር ቢፈጥር ሰውም ጅንም መላእክትም የአላህን የቅጣት ሊገድበው አይችልም ማለት ነው። ምክንያቱም የፍጡር ኃይል የፈለገውን ያህል ቢረባረብ የፈጣሪን ቅጣት ሊቋቋም ስለማይችል በሁሉም ነገር እንግዲህ መውጫና መፍትሄ የለውምና እንግዲህ በህይወትና በጤንነት ይያላችሁ አቋማችሁን በማስተካከል ብቻ ነው ይሄን ችግር ለመፍታት የምትችሉት ባላችሁ ይላል። እና እንግዲህ በዚህ ሱራ ውስጥ ስለ በኒ እስራኤሎች በተመለከተ ከቁጥር 40 አንስቶ እዚህ 122 ድረስ የሚመለከተው እነሱ ጋራ የተያዘ ነው። ከዚህ በኋላ ወደ ቅድመ አያታቸው ወደ ነብዩላህ ኢብራሂምና እንደገና ወደ አጎታቸው ወደ ነብዩላህ እስማኤል በመሻገር ከነሱ ታሪክ ይወጣል ማለት ነው። وإذ بتلى إبراهيم ربه بكلمات فأتمهن قال إني جاعلك للناس إماما قال ومن ذريتي قال لا ينال عهد الظالمين وإذ جعلنا البيت مثابة للناس وأمنا واتخذوا من مقام إبراهيم مصلى وعهدنا إلى إبراهيم وإسماعيل أن طهرا بيتي للطائفين والعاكفين والركع السجود وإذا قال إبراهيم رب اجعل هذا بلدا آمنا وارزق أهله من الثمرات من آمن منهم بالله واليوم الآخر قال ومن كفر فأمتعه قليلا ثم أضطره إلى عذاب النار وبئس المصير وإذ يرفع إبراهيم القواعد من البيت وإسماعيل ربنا تقبل منا إنك أنت السميع العليم ربنا واجعلنا مسلمين لك ومن ذريتنا أمة مسلمة لك وأرنا مناسكنا وتب علينا إنك أنت التواب الرحيم ربنا وابعث فيهم رسولا منهم يتلو عليهم آياتك ويعلمهم الكتاب والحكمة ويزكيهم إنك أنت العزيز الحكيم وإذ ابتلى إبراهيم ربه بكلمات فأتمهن እስኩር ለሁም ያ ረሱላና መልእክተኛችን ሆይ አውሳላቸው ወይም አታውሳቸው ይላል። አላህ ሱብሃነሁ ወተዓላ ኢብራሂምን የፈተነው መሆኑን ነብዩላህ ኢብራሂም እንግዲህ አላህ ሱብሃነሁ ወተዓላ በጣም በከፍተኛ ክብርና ማዕረግ ከመሰየሙ በፊት ብዙ ፈተና ፈትኗቸው ያንን ፈተና በብቃት ተወጥተው ነው ለትልቅ ማዕረግና ክብር የበቁት ማለት ነው። ኢብተላ ኢብራሂም ረቡሁ ጌታው ኢብራሂምን ፈተነው ቢከሊማቲን በተወሰኑ ቃላቶች ይላል። የተወሰኑ የፈተና ቃላቶች ሰጠውና ፈአተመሁን እነዚያን የፈተና ቃላቶች ሙሉ በሙሉ ተወጣቸው በተአማኝነት። አንድ ነገር ዝንፍ ሳይል ፈተናውን መቶ በመቶ ተወጣ ማለት ነው። قال اني جاعلك للناس اماما يعني ፈተና በሚወጡበት ጊዜ አላህ Subhanahu Wa Ta'ala ወደዳቸውና እንግዲህ አንተን ለወደፊት ለሚመጡ የሰው ልጆች ሁሉ የዲን መሪ አደርጋለሁኝ በማለት ተስፋ ቃል ሰጣቸው። ይሄ ጊዜ ሰጣቸው ደግሞ አጋጣሚውን በመጠቀም ይሄንን ክብርና ማዕረጋቸውን በሳቸው ብቻ እንዳይወሰንና ከትውልድ ወደ ትውልድ እየተወራረሰ እንዲቀጥል በማሰብ قال ومن ذريتي ይሄንን የዲን መሪነትን በእኔ ብቻ ሳይወሰን ከዘሮችም ከትውልዶችም በተመሳሳይ መልክ እንዳይቋረጥ አድርግልኝ የሚል አቤቱታ አቀረቡ። ይሄ ጊዜ ቃል አላህ ደግሞ እንዲህ ሲል መለሰላቸው لا ينال وعد الظالمين ከትውልዶች ወይም ከዘሮች መካከል ዟሊሞች ሊመጡ ይችላሉ ካፊሮች ማለት ነው እና እነዛን አይመለከተም ይሄ ቃል ኪዳኔ። ላንተ ኢማምነትን ሰጣለሁኝ አልኩት አንተ ተፈትነ ታማኝነት በብቃት ከተለካ በኋላ ነውና እንደው ያንተ ልጅና ትውልድ ስለሆነ ብቻ ለማንኛውም ካፊርና ሙሽሪክ ይህንን ኢማምነት የምሰጠው አይደለሁም የዚህ አይነት ዲን ለዟሊሞች አይገባቸውምና በማለት መለሰላቸው። ያው ወደፊት ከልጆቻቸው መካከል ኸይረኞችም ሸረኞችም እንደሚመጡ ስለአወቀ እሳቸው ደግሞ በጥቅሉ መቸም ወላጅ ለልጁ ያስባልና የኔ ልጆች የሆኑት ሁሉ ይህንን የኔን ማዕረግና ክብር እየወረሱና እየተቀባበሉ ከመጨረሻው እንዲቀጥል ብለው በጥቅሉ ነበር የጠየቁት። እሱ ደግሞ አሁን እሳቸው በጠባቡ ቢያስቡትም እንኳን የአንድ ሰው ዘር ሰቂያ ማለት በብዙ ሺህ የሚባዛ እንደሚሆንና ከዛ መካከል ደግሞ ወስላታም ጠንካራም እንደሚገኝ ስለሚያውቅ ከዘሮች መካከል በደለኞችና ካፊሮች ወይም ከሃዲዎች የሆኑትን ይህ የኢማምነት ማዕረግና ጸጋን የሚደርሳቸው አይሆኑም። እንዳንተው ሷሊሆችና ጥሩዎች የሆኑት ሊያገኙ ይችላሉ። አንተም ያው በራስህ አቋም ነው እናገኘው አለበለዚያ በስመ ኢብራሂም ዘር ለሁሉም የማዳርስ አይደለሁምና የማይሆን እንዳትጠይቀኝ ማለት ነው። ይህ ጊዜ እሳቸውም እንግዲህ የጌታቸውን እርምት ተቀብለው ዝም አሉ። ያው ለተወሰኑት ለሷሊሆቹ እንጂ ለጧሊሆቹ እንደማይሰጥ በማወቅና በመረዳት ማለት ነው። እና በቃላት ፈተናቸው ወደሚለው በሚመለስበት ጊዜ በምን አይነት ፈተና ነበር የተፈተኑት የሚል ጥያቄ ስለሚነሳ የተለያዩ መልሶች አሉ እዚህ ላይ ማለት ነው። እና እንግዲህ ነብዩላህ ኢብራሂምን አላህ Subhanahu Wa Ta'ala ነብይ አድርጎ በሚመርጥና በሚልካቸው ጊዜ ለታላቅ ደረጃ ሲያጫቸው የተለያዩ ፈተናዎች አቀረበላቸው። ሰው እንግዲህ በብቃቱ ልክ ነውና ደረጃው የሚለካው ማለት ነው። ከነዛም መካከል እንግዲህ መጀመሪያ ጣዖታውያን ከሆኑ ህዝቦች መካከል ነው እሳቸው የተፈጠሩት። የገዛ አባታቸው ራሱ የጣዖት አከፋፋይ ነበረ ማለት ነው። እና አባታቸውን ይሄንን የማይሰማ የማይለማ ነገር በእጅ እየጠረብክና በገንዘብ እየሸመጥክ ራስ ከመሳሳት አርፈ ለምን ነው ህብረተሰብን የምታወናብደው በማለት በቤታቸው ነው ዘመቻውን የጀመሩት ማለት ነው። ይህ ጊዜ አባታቸውና አብረውት የነበሩት ባለስልጣናት ኃይላቸውን በማስተባበር እሳቸውን ከዛ አካባቢ አበረሯቸው አሳደዷቸው። እና እንግዲህ ለአላህ ብለው ከሞቀ ቤትና ቤተሰባቸው ተለይተው ችግር ላይ ወደቁ ማለት ነው። ከዛም ትግላቸው እየቀጠለ ሲሄድ የአካባቢው ገዥ የነበረው ባለስልጣን ደግሞ እሳቸውን ያው እያሳደደ መቆሚያ መቀመጫ አሳጣቸው። ከዛም በመጨረሻ ህዝቦችን በቃል የጣዖትን እርባና ቢትነት ቢነግሩና ቢያስረዱ ስላልተቀበሉ ከለታት አንድ ቀን አጋጣሚውን ተጠብቀው እዛ ጣዖቱ ቤተ መቅደስ በመግባት ጨፈጨፉ በመጥረቢያ። የዛ ጊዜ እነሱ ደግሞ ለበቀል ይዘው ከነ ህይወቱ ይቃጠልልን በማለት ለባለስልጣናት ሲያቀርቡ ይህንን ሁኔታ በመቀበል እንጨት አሰብስቦ በህዝብ ጋራ ተራራ የመሰለ እንጨት ተተከማቸ። በኋላ ሰውየውን ወስደው ከነ ህይወቱ እሳት ውስጥ ጨመሩ ማለት ነው። እና ያንን ሁሉ እሳት አላህ Subhanahu Wa Ta'ala ያ እንጨት ሲጋኝ ተሰነበተ። በኋላ ባህር በመሰለፉ መካከል እሳቸው በጤናቸው ቁጭ ብለው ተገኙ ማለት ነው። እዛ ሊጨምሯቸው እንግዲህ አስረው በሚያዘጋጃቸው ጊዜ ተደናግጠው አይለመደኝም ይቅርታ አድርጉልኝ ሊሉ አልቻሉም። ያው በአላህ ተውሂድ ለመቃጠል ፍቃደኛ ሆነው ነው የገቡት። እንደሚባለው ጅብሪል በዛ ወቅት መጣና ምን ልርዳ አላቸው ይባላል። አንተ ምን ትረዳኛለህ? የኔው ቢጤ ፍጡር ነህና ዞር በል አሉት ይባላል። ታዲያ ጌታህን አትጠይቅም እንዴ? አይንህ እያየ እሳስት ገባ ዝም ትላለህ እንዴ? አላቸው። ሐስቢ አላህ ወኒዕመል ወኪል አሉ ይላል። እሱማ ያው የሚሆነውን ነገር ያያል ይታዘባል። እሱ በቂ ነው፣ ተመመኪያ በኩልም እሱ ብቻ ነው ያለኝ በማለት በጌታቸው ብቻ ተማመኑ። እንዳሉትም ወደ አሁኑ ኩኒ በርደ ወሰላምን አላ ኢብራሂም፣ አንቺ ሳት በወዳጄ በኢብራሂም ላይ ሰላምና ቀዝቃዛ ሁኚ እንዳታቃጥ በማለት ትእዛዝ ተላለፈላትና ያ ሁሉ ጋራ ተራራ የመሰለ እንጨት ሲነድ ውሎ ታደረ። በኋላ በመሀከል እሳቸው በሰላም ቁጭ ብለው ተገኙ ይባላል። ይህ እንግዲህ ትልቅ ፈተና ማለት ነው። ከዛ በኋላ ደግሞ እንግዲህ ከነ ህይወታቸው በዛ መልክ ሰዓት ላይ አይናቸው እያየ የወረወሯቸው ህዝቦች መካከል መቀመጡ ፋይዳ እንደሌለው አወቁና ኢኒ ሙሃጅሩን ኢላ ረቢ አሉ። እንግዲህ እናንተ ጋራ መቀጠል አልችልም፣ ጌታዬ ወደ ፈቀደልኝ አቅጣጫ ተሰድጄ ደግሞ በሌላ አካባቢ ያሉትን ህዝቦች ለማስተማር ሞክራለሁ አሉና ከኢራቅ አካባቢ ተነስተው ወደ ፍልስጤም ተሰደዱ ማለት ነው፣ ወደ ሱሪያ። በጉዟቸውም ደግሞ የተለያዩ ችግሮች አጋጠሟቸው። ሁለት ተከታዮች ብቻ ነበረ ያገኙት፣ አንደኛዋ ባለቤታቸው ሳራ፣ ሌላኛው የወንድማቸው ልጅ ሉጥ የተባሉት ወጣት ነበሩ። እነዚህን ሁለት ተከታዮቻቸውን ይዘው ሲጓዙ ከዙም የሚባል አካባቢ ሲደርሱ ነቢዩላህ ሉጥ ደግሞ ለዚህ አካባቢ ነቢይ አድርገዋለሁና እዚህ ተውሂድ በማለት ከአንድ ተከታይ ብሶ አስቀረባቸው ማለት ነው። ይህንንም ደስ ይለኛል፣ ምን አለ ያንተ ፍቃድ ከሆነ እኔ ምንም ቅር አይለኝም በማለት ሰው ሀገር ትተው ተዱ። ያ ወንድማቸው ልጅ ተላላኪና ረዳታቸው ነበረ። ከዛ በኋላ ሚስታቸውን ብቻ አስከትለው ጉዟቸውን ሲቀጥሉ ደግሞ አንድ አካባቢ ላይ ሲደርሱ አንድ የጎሳ መሪ አምባገነን ነበረ፣ መልከኛ ነበረች ይባላል ባለቤታቸው። ወታደሩ በዛ በመንገድ ይዘው ሲያልፉ ሲያያቸው ጊዜ ሩጦ ነገረባቸው። ጌቶች ረዚህ አንድ መንገደኛ እንዳው ፀሐይ የመሰለ ልጅ ይዞ ሲሄድ አየሁኝ፣ ለእርሰው ብቻ ነው እንጂ የምትገባው ለማንም ሰው አትገባም ሲል ጊዜ ቶሎ ይዘ አምጣ እስከ ሰውየው ብሎ አዘዘ። እሳቸውንና ሚስታቸውን ይዘው ወታደሮች ወደ አሁኑ አቀረቧቸው ይባላል። ይህ ጊዜ ስለ እሱ ሁኔታ ቀደም ሲል ያውቁ ነበረ። ማንኛውም ውብ ሴት ካየ አይለቅም፣ አብሯት የተገኘው ባል ከሆነ ደግሞ ታልገደለ በስተቀር ዝም ብሎ አይተውም ከነ ህይወቱ። ሌላ ዘመድ አባት ወንድም ከሆነ ግን ይለቀዋል፣ እሷን ቀምቶ ማለትን አውቀዋል። ስለዚህ እንዳይገላቸው ወደፊት እንግዲህ ትልቅ አላማ ስላላቸው ባጭር እንዳይቀጩ በማሰብ ይህች ልጅ ምን ናት ብሎ በሚጠይቃቸው ጊዜ እህቴ ናት አሉ ይባላል። እና ሶስቱ ሸት ዋሽቻለሁኝ ከሚሏት አንዷ ይህች ነች። እሳቸው ግን በቀጥታ ለመዋሸት ፈልገው አይደለም፣ የዲን እህታቸው ስለሆነች እነመል ሙእሚኑነ ኢኽወቱን ባለው መሰረት ሂደው ነው። እሷንም በየተራ ነበርና የሚጠይቃቸው ሲወጡ ሲጠይቅሽ ወንድሜ ነው በይ እንዳታሰባብኝ፣ ምክንያቱም ውሸት እንዳይመስልሽ አንቺና እኔ በአካል ባልና ሚስት ብንሆንም በመንፈሳችን እነመል ሙእሚኑነ ኢኽዋ ባለው መሰረት የዲን ወንድምና እህቶች ስለሆን በዲኑ በኩል ማሸሞሬ ነው ብለው ለእሷን ማስረዷት፣ እሷን ስትጠየቅ ተመሳሳይ መልስ ሰጠች ይባላል። ከዛ በኋላ ያው እሳቸውን የመግደሉን ሀሳብ ተወ፣ እሷን ግን ያው በማስቀረቱ ወስኖ ወደ እልፍኝ ይዞ ገባና ለመገናኘት እጁን ላክ ሲያደርግ ዱዓ አደረገችበት ይባላል። አላሁመ ኢንኩንቱ አመንቱ ቢከ ወተባቱ ረሱለከ ፈላ ትሰግድ አለየ ሀደል ካፊር አለች ይባላል። ቆንጆ ነበረችና እኔ በአንተ በወህዳንያ አምኜ ከሆነ ነቢይን ኢብራሂምን ተከትሌ ከሆነ እውነት ኢማኔን ከተቀበልከኝ ይህን ነጂስ ሰውዬ እንዳታስደፍረኝ አንተ ያዝልኝ ብላ ጌታዋን ተማጸነች። እና ግንኙነቷ ጠንካራ ስለነበረ ጥሩ ኢማን ስለነበራት ጌታዋ ወዳውኑ ሰማትና ተቀበላት። ሰውዬው ወዳውኑ እንዳዙሪት በሽታ ጣለው ይባላል። እጁን ወደ እሷ ዘርጋ ሲያደርግ አዞረውና ወደቀ ፈጋ ፊቷ ላይ። ከዛ እየተፈራገጠ አረፋት እየደፈቀ መጣጣር ጀመረ ሊሞት። ያው እልፍኙ ተዘግቷል፣ ሌላ ማንም ታዛቢ የለም፣ እሱና እሷ ብቻ ነበሩ። በዛ ሊሞት ሲቃረብ ጊዜ እንደገና ደነገጠችና አላሁመ ላ ቱሚት አለች ይላል ቡኻሪ። እረ እንዳትገልብኝ፣ እኔ ግደለው አላልኩም፣ እኔ የማመልጥበትን መንገድ ብቻ አመቻችልኝ እንጂ። ምክንያቱም ከሞተማ ከውጭ ቁመው የሚጠብቁት ወታደሮች ንጉሳችንን ገላ ወጣች ብለው ደግሞ ሊገሉኝ ነው በማለት ፈርታ እንደገና እንዳይሞት ዱዓ አደረገችለት። አሁንም ይሄኛው ዱዓዋ ደግሞ ወዲያው መቅቡል ሆነና ዳነ፣ ነፍሱን አወቀና ቀጣለ ይባላል። ትንሽ አንሰራራና ካሰበ በኋላ እባክሽ ይቅርታ አድርግልኝ፣ እኔ እንደ መጥፎ ነገር አላደርስብሽም ምናምን ብሎ ተለማመጠ። ይሽ እንግዲህ ያው ተንኮልህን ተተውክ ምንም አይደለም ብላ ዝም ስትለው እንደገና ደግሞ መልኳ በጣም ማራኪ ነበርና አላስችለው አለ። ስሜቱ ሲነሳበት አሁንም ሁለተኛ ሊሞክር ሲንገጋገዝ መልሶ ደፈቀው ይባላል ይሄው በሽታ። አሁንም ተፊቱ በባሰ መልኩ ታረሞት ተያያዘው። አሁንም እንደነገጠችና ጌታ አትንገልብኝ በማለት ዱአ አደረገች። ለሁለተኛ ተሻለው። እንደገና ደግሞ አሁንም በሶስተኛ ደረጃ ሲሞክር መልሶ ደግሞ ደፈቀው። የግዜ ተስፋ ቆረጠ ማለት ነው በሶስተኛው። የግዜ እንግዲህ እቺ እንደውም ሰው አይደለችም በሰው ምስል ሰይጣን መሆነ አለባት አለና ተናዶ ለማሰናበት ወሰነ። ዳሩ ግን እሷ ጌታ ይድረስልኝ ባለች ቁጥር እንወድቅ መሆኑን አዲነው ባለች ቁጥር እንደሚድን ስላወቀ ይህች ሴትዮ ይሄንን በሽታ እንግዲህ ተጣለችብኝ በኋላ ወጣ ከሄደች አሁን እሷ እየጸለየልኝ ነው ምድነው እሷ ከሄደ በኋላ ቢነሳብኝ ምን ሊበቃኝ ነው ብሎ ሰጋና ቂም እንዲፈታለትና ከልቧ ቆሷን ይዛ እንድትሄድ በማሰብ ቤተ መንግስት ውስጥ አንድ ቆንጆ ልጅ ነበረች ይባላል። ከጎረቤት ሀገር ጋር ተዋግቶ ግብጾች ጋራ የግብጹን ንጉስ ልጁን ማርኮ ነበር። ገና ወጣት ህፃን ልጅ ነበረች ይባላል። ፀሐይ የመሰለች የንጉስ ልጅ ነች። እሷን ሀጀሩ ትባላለች። ይችን ልጅ ለአንቺ አገልጋይ ተላላኪ ትሆንልሽ እና ያው ባደረጉት ሙከራ ይቅርታ አድርጊልኝ ከልብሽ ቂም ትችልኝና ይሄ በሽታም እንዳይመለስብኝ ጸልይልኝ በማለት ተለማመነ እና እሷ እንግዲህ ድል በድል ሆነች ማለት ነው። አንደኛ ያው ሳይደፍራት፣ ሁለተኛ ደግሞ አገልጋይ ተሸለመች። ያቺ ልጅ ይዛ መጣችና ባሏ ዘንድ ስትደርስ አሻርተ ያ ኢብራሂም አንላህ ከበተል ካፊር አለችው ይባላል። ኢብራሂም ይሄን ካፊር ሰውዬ አላህ እንዴት አድርጎ እንደቆደቆደውና እንዳከሰረው አወቀ። እሱ ደግሞ በወህይ ለኢብራሂም አላትነካብም ብሎ ነግሯቸው ነበር ይባላል። አሁን ጌታዬ ነግሮኛል አሉና ያቺን አገልጋያቸውን ተሸልመው ጉዟቸውን ቀጠሉ ምንም ነገር ሳይደርስባቸው። እና የዛ ጊዜ እንግዲህ ለሱ ብለው ወጥተው አንዲት ባለቤታቸውን አንድ ካፊር መንገድ ላይ ሲቀማቸው እንዴት አረጋኛለ ላንተ ብዬ ወጥቼ በቃ ህዝብ በካፊር ምስኪን አስደፈርካት ምናምን ብለው አልተበሳጩም። አንተ ያልከው خیر ነው ምንም አይደል ብለው ተመጸለይና ከማመስገን በስተቀር ምንም አይነት ቅሬታ ባለመስማቱ ተፈተና አለፉ ማለት ነው። እና ከዛ አልፈው እንግዲህ ወደ ፍልስጤም ሀገር ገቡ። ብዙ ፈተናዎችን ካለፉ በኋላ አላህ Subhanahu Wa Ta'ala እንደገና ነፍራ መጣላቸው። በዛ አካባቢ ያሉ ህዝቦች በደስታ ተቀበሏቸው። ጥሩ ኑሮ ጀመሩ። ቢኑም ዱንያውም ተሳካላቸው ይባላል። ከዚያ በመቀጠል ደግሞ ከቀደም ሲል ልጅ አልነበራቸው ታራ ማንገፋይቱ ባለቤታቸው መካን ነበሩ ይባላል። ስለዚህ ልጅ እንደወለድን ጥሩ ነበር ይያሉ ሁላቸውም ይመኛሉ ይጠልያሉ። ግን አልተሳካም። እድሜያቸው በጣም እየገፋ ሄደ። ኋላ ታራ ካሁን በኋላ አልወልድም ማለትን ሲያውቁ እኔ እንግዲህ ለልጅ ብዬ ሌላ ሰው ልሞክር ማለት አልችልም አንተን ያላህ ነብይ ፍጨ አንተ ግን ወንድ ነህና ሌላ ተሌላ መውለድ ስለምትችል ብትሞክር ምን አለ አሉ ይባላል። ታቸው ደግሞ ላንቺ ያልሆነ ደስታ ለኔ የሚቀርብኝ ይፈልግ ኑሮ ካንቺ ቢሰጠኝ ደስ ይለኝ ነበር ይላሉ በመከባበር። ይሄ ግዜ ግደለም ያንተ ልጅ የኔ ልጅ ማለት ነውና ውለድ ግደለህም በማለት ይገፋፋቸዋል። ኢብራሂም ግን በጣም ከበዳቸው ከውጭ ሄዶ መውለዱ ይባላል። ሲከብዳቸው ግዜ ውጭ ሄደ ሌላ ሴት ማምጣቱ ተከበደ። እዚሁ እኮ ቤታችን ሴት አለች አሉ ሳራ። መቼም ሴቶች ሲቀኑ ሁሉ ነገር ቀኛ ረጉታልና እና ይቺ አገልጋያችን ሀጀሩ ያ ሹሙ የሰጣት ወጣት ልጅ የእሳቸው እንግዲህ አገልጋይ ኸዳማ ስለነበረች እሷን እዚሁ አስረህ ብትወልድስ ምን ይመስልሃል በማለት አማከሯቸው። እንዴት ይሆናል አንቺ እንደ ጥሪ አይልሽም እንደጅሩ አራኔ ምንም ቅር አይለኝም ፍቃደኛ ነኝ ይላሉ። ይህች እንግዳውስ ብለው ራሳቸው አመቻችተው ልጅቱንም አሳምነው ያው ኢብራሂም ከሷ እንዲወልዱ ሁሉንም ነገር ያስተካክላሉ ማለት ነው። እና ኢብራሂም ይህች ልጅ እንግዲህ በአግብተው በሚገናኙበት ጊዜ ትጠልስላቸዋለች ማለት ነው። እስማኤል የተባለውን ታላቁን አንገፋውን ልጅ አረገዘች። ይህ ጊዜ ልጅ ልታሳየኝ ነው በማለት እንግዲህ የእሳቸው ስሜት ወደ እሷ ተዘነበለና ወጣትም ስለነበረ መልከኛም ስለነበረች ስሜታቸው እንግዲህ ወደ እሷ ትንሽ የማጋደል ሁኔታ ታየባቸው ይባላል። ይህ ጊዜ ሴቶች በተፈጥሯቸው ያው ቅናት የሚባል ነገር ስለሚያጠቃቸው አሮጊቷ እንደገና ለምንድን ነው እሷን የምትወደው እያሉ መተናኮል ጀመሩ። አንቺው ራስሽ አይደለሽም እንደ ስዚህ አላለኝን የሰጠሽኝ ታዲያ አሁን ልጅ ልትወልድልኝ ነው እንዴት አልወዳትም ይላሉ። ይሆን ታዲያ ውለድ እንጂ ውደድ ብያለሁ እንደ በማለት ቅሬታቸውን ይገልጻሉ። ይሄ ጊዜ እንደምንም በሆነ ባልሆነው ልጅቱን እየተቆጣጠሩ እየተከታተሉ ችግር አስከተሉባት ይባላል አሮጅቷል። ይሄ ጊዜ ተጥቷል። ልጁ ደግሞ በጣም መልከኛ ስለነበረ ማራኪ ነው። ደስታቸው ከፍተኛ ሆነና በሴትዮዋ ላይ ያላቸው ትኩረት እየጨመረና እያደገ ሄደ። በዛው ልክ ደግሞ ሳራ በጣም ቅናቱ እየተሰማቸው መጣ። እና ይቺ ልጅ ወደ ማብረር አለፈች። እኔ አልፈልግም ይሉ ጀመር ይባላል። ይሄ ጊዜ አላህም ሱብሃነ ወተዓላ ለታቸው ረዳት በመሆን ይቺን አብራ የተሰደደች ስንት መከራ ያየች አሮጊት ማናደድ የለብህም በሆነ ባልሆነው ይቺን የልጅናትህን ምጥልበት ጣል የሚለውን ሐሳብ አላህም ደገፈና በል ይዛት ወደ አንድ ቦታ ተጓዝ በማለት መላእክታ ቦታውን እንዲያሳያቸው አደረገና ከፈለስጢን አካባቢ ተነስተው እዚህ መካ እንዲመጡ ተደረጉ። መካ እዛ ጊዜ መንደር ምን ከተማ የሚባል ነገር የለም፣ ባዶ በረሃ ነበረ ይባላል። እነዚህ ሶፋና መርዋ የሚባለው አካባቢ ላይ በተለይ ሶፋ ላይ ትልቅ ዋርካ ነበር ይባላል። በዛ ጊዜ እዛ አጠገብ አምጥተው እንዲያስቀምጧት አደረገ አላህ ሱብሃነሁ ወተዓላ። ትንሽ በቆዳ ውሃ እንደገና ትንሽ ተምር አድርገው እዛ ታስቀምጧት። በኋላ አመጫቷን ተነስተው ግመላቸውን እየጎተቱ ለመመለስ ሲሞክሩ ግራ ተጋባች ሴትዮዋ። ወደ የት ነው የምትሄደው ትላለች። አይ እንግዲህ እዚሁ ተቀመጪ ትጨሽ ልመለስ ነው ብለው መናገሩ ከበዳቸው። እንዲሁም ደግሞ ዝም ብለው ቢሄዱም ሆዳቸው አልስልላቸው አለ። ሲንቆራጠጡ ጊዜ ሴትዮዋ ገፍታ ጠየቀቻቸው። አላህ ሱብሃነሁ ወተዓላ እዚህ ጥልሃት ሂድ ብሎ ነው እንደ አለች ይባላል። አሁን እኔማ ለመንገድ ከብዶኝ ነው እንጂ እንደዚህ ነው የተባለው ይላሉ። ኢዘን ላ ዩዘይዑና፣ ታዲያ ጌታ ይህንን ከወሰነ እኛንም መቼም አያጠፋን፣ እንዲሁ ምድር በዳ ላይ ትቶን አይሄድም፣ አላህ ተዓላ ምንም አይደለም በማለት ተስማሙ ይባላል ሀጀሩ። እና እንግዲህ ጥሩ አስተዳደግ ያደገ ሰው መቼም በኢማን የተገነባ ምንም ነገር አይበግረውምና ባዶ በረሃ መጫቷ ሴትዮ መጠለያ ጎጆ ወይም ጎረቤት የሰው ድምፅ ለለበት ቦታ ዝም ብላ ለመቀመጥ ወሰነች ማለት። ከዚያ በኋላ እሳቸው እዛ እንደተቀመጡ የተያዘችው የኮዳ ውሃና የተወሰነች ተምር አለቀችባቸው። ራብና ጥማት ተያያዛቸው። ልጁ ደግሞ ጡታቸው ሲደርቅ የሚል ሰው የሚቀምሰው በማጣቱ ማልቀስ ጀመረ። ተሸበሩ፣ ተቸገሩ እና ልጁን አስተኝተውት ዛፉ ስር በአካባቢው ምናልባት ውሃ ወይም ሰው ካለ ለመፈለግ ወዳና ወዲህ በመሯሯጥ ይፈልጉ ገባ ይባላል። ወደ ማዶ ደርሰው አካባቢውን አስተውለው ሲመለከቱ ውሃም የለ፣ የሰውም ድምፅ የለ። እንደገና ወደ ማዶ ይመለሳሉ። ሰባት ጊዜ ሳያውቁት በደመ ነፍስ ሲመላለሱ ምንም ነገር የለም። በዛው መካከል እንግዲህ ልጁ እስካሁን ሙቶ ይሆናል በማለት ወደ ልጁ ደፋ ብለው ሲመለከቱ ልጁ አካባቢ አሞራ የመሰለ ነገር ተቀምጦ አሉ። ልጄና አሞራ እየበላው ነው አሉና በጣም ተደናግጠው እየበረሩ ሲሄዱ አሞራው ልጁ አለበት ቦታ ላይ በእግሩ አሸዋውን ጫር ጫር አድርጎት ሄደ ይባላል። ልክ ሴትዮዋ እንደደረሱ ከታች ውሃ ፈነዳ። ያችን ውሃ እዛ በሚያገኙበት ጊዜ በድንጋጤ ወዲያውኑ ኮዳቸውን አቅርበው እስከ አሸዋው እያፈሱ ድፍርሱን ውሃ ጨመሩ። ከዚያ በኋላ እሷን እርኮቷን ሞልተው ሲያስቀምጡ ውሃይቱ ግን ቀጠለች፣ አልቆመችም። ከዚያ እንዳትባክንባቸው የጉጉታቸውን ዙሪያውን አሸዋ እየገደቡ ዙሚ ዙሚ አሏት ይባላል። ዝንበይ አንቺ ውሃ አትባክኝብኝ አሉና ቀስ በቀስ ያችን እያጠለሉና እያሻሻሉ መጠቀም ጀመሩ። ከዛ በኋላ ያችን ውሃ ሲጠጡ ስለ ራቡም ስለ ጥሙም ትፈውስላቸው ጀመር ይባላል። እሷን እንግዲህ ጠጥተው እንደገና ጡታቸው ሲፈነዳ ልጃቸውን እያጠቡ ኑሯቸውን ቀጠሉ። ከትንሽ ጊዜ ቆይታ በኋላ ከወደ የመን በኩል ነጋዴዎች መጡና እዛ ቦታ ውሃ መፍለቁን ሲያውቁ እንግዳውስ እዚህ ከተማ መቆርቆር እንፈልጋለን በማለት ሴትዮዋን አስፈቀዱ። ሴትዮዋም ጎረቤት ናፋቸው ስለነበረ ፈቀዱላቸውና እዛው ጎረቤት አገኙ። ለሳቸውን ጎጆ ተሰራላቸው፣ ልጃቸውን ማሳደግ ጀመሩ ይባላል። በዚህ ሁኔታ ላይ እያለ እብራሂም አንዳንድ ጊዜ እየመጡ በቁም እየጠየቁ ይሄዱ ነበር ይባላል። ብዙ ሁለት ሶስት ጊዜ እስማኤልን ሳያገኟቸው በመጨረሻ ጊዜ አገኟቸውና አንድ ቀን አብረው አባት የመጣልኝ ብለው በደስታ እየተከታተሉ ወደ ወዲህ ሲፈናጠዙ አላህ ስብሓነሁ ወተዓላ ይህ ልጅ ተወደዋለ እንዴ አላቸው ይባላል። እንዴትስ አልወደውም አሉ። እና አላህ እብራሂምን በጣም ስለሚወዳቸው እኔም በወደድክበት ስሜት ፍጡር አጥብቀ መውደድ የለብህም አለና እንደገና የባሰ ፈተና ሊያመጣባቸው ነው። እንግዲያውስ ወይ እኔን ወይ እሱን ትመርጣለህ፣ እኔን የምትወድ ከሆነ ይህን ልጅ ረድ፣ አለበለዚያ እሱን ምረጥ አላቸው። ይህ ጊዜ እሳቸው ያ አንተንማ እንዴት አድርጌ ተዋለሁኝ በማለት ልጁን አማከሩት። ጌታዬ እንዲህ አይነት ነገር እንደነገረኝ ምን ይመስላል ሲል የአበት ፋልማት ዑመር ፈተጅዱኒ ኢንሻአላህ ምን ሳቢሪን አላቸው። እኔን የሰጠ ጌታ አይደለም እንዴ? ስለዚህ ጌታ ያለውን አንተም ሆነ እኛ መቃወም የለብንምና ጌታ ያለህን አድርግ፣ እኔም በሶብር እቀበለዋለሁኝ በማለት ተስማማ። የጎበዝ ልጅ ጎበዝ ሆኖ ማለት ነው። በዚህ መካከል እንግዲህ እሳቸው ቆረጡና ለማረር ተዘጋጁ። ለማረር ሲሞክሩ ወዳውኑ አላህ ቤዛ ላከላቸውና ልጁ እንዲለቀቅ ያው ትእዛዙን አድርገዋል። እኔ ግን እንዲታረግ አልፈለግኩም። ጨክን ይህንን ትእዛዝ ለመፈጸም ልጅህን ለማረድ መሞክርህን ለማየት ብቻ ነው በቃ ብሎ አስለቀቀ። በዛ ምክንያት ነው እንግዲህ በአረፋ ማግስት የኡድሂያ እርድ የተመሰረተው ማለት ነው። እና ይሄ ሁሉ እንግዲህ ፈተና፣ መጀመሪያ ልጃቸው የብርቅ ልጃቸውን ማሳደግ ሳይችሉ መቅረታቸው በጣም ሲያሳዝናቸው፣ እንደገና ደግሞ ያላሳደጉትን ልጅ እረድ በማለት ፈተናቸው። ይህ ሁሉ ሲደርስባቸው ሳይበሳጩ በጸጋና በደስታ ነበር የጌታቸውን ትእዛዝ የሚወጡትና እነዚህን የመሳሰሉ ፈተናዎችን ነው ተወጡ ብሎ የመሰከረላቸው ማለት ነው። ወይ ጃአልና ለበይተ መታበተ ሊናሲ ወአምና፣ ከዚሁም ጋራ በማያያዝ ይህንን በይቱላሂ አልሐራምን ለሰው ልጆች ሁልጊዜ የማይጠገብ የሃይማኖት መድረክና መመላለሻ ያደረግን መሆናችንን አስታውስ ይላል። እና እንግዲህ መታበተን ማለት ሁለት አይነት ትርጓሜ ይኖረዋል። አንደኛ ሰዎች ሁልጊዜ ቢመላለሱበት የማይሰለችት እንዳውም በደጋገሙት ቁጥር የበለጠ የሚናፈቅ የሆነ ቦታ ማለት ነው። ወአምነን፣ እንደገና ደግሞ ጸጥታው የተጠበቀና ከማንኛውም ቦታ የተሻለ ለሰዎች ጸጥታ የሚገኝበት የሆነ ቦታ ሙባረክ አደረግ ነው። ወተኺዙ ሚን መቃሚ ኢብራሂም ሙሰላ፣ እና ነቢዩላህ ኢብራሂም ይቆሙበት በነበረው ቦታ ላይ እናንተን የእሳቸውን ፈለግ በመከተል የመስገጃና የመጸለያ ቦታ አድርጋችሁ ያዙና ተጠቀሙበት ይላል። እንግዲህ ቤቱን ሲገነቡ ቁመቱ ወደ ላይ እየረዘመ በሄደ ቁጥር ለምን እንዲረዳቸው አንድ ድንጋይ ነበረ ፈታ የሚቆሙበት። ያ ድንጋይ ሰርተው ሲያበቁ እዛው አካባቢ ደገፍ አድርገው ትተውታልና፣ ይህ እንግዲህ የታሪክ ቅርጽ ስለሆነ የተባረከው ሰውዬ ይህን ታሪካዊ ቤት እየሰራበት ቦታ እና የቆመበት ስለሆነ እዛ አካባቢ ሶላት ብትሰግዱ መልካም ነው ይላል። ነቢዩና ዑመር ብኑል ኸጣብ ይሄ ነቢዩላህ ኢብራሂም መቆሚያ ነበር ብለው ለነቢዩ ሲነግሯቸው እኛ እዚህ ታዲያ ብንሰግድ ሳይፈቀድም ብለው ጠየቁ ይባላል። እና በዑመር ጥያቄ መሰረት ፈቅጃለሁኝ እሱ አካባቢ መስገጃ ቦታ ያዙ አላቸው። ዋሂድና ኢላ ኢብራሂም ወኢስማኤል፣ እና ይህን ታሪካዊ ቤት የመሰረቱና የገነቡት ወደ ሆኑት ወደ ሁለቱ ታላላቅ ሰዎች ኢብራሂምና ልጁ እስማኤል ዘንዳ እንዲህ አይነት ቃል ኪዳን አስተላለፍ። አንጦሂራ በይቴ ሊጣኢፊነ ወልአኪፊነ ወሩክዕ ስጁድ፣ ይህንን እኔ የባረኩትና የወደድኩት የሆነውን ቤት ለጎብኚዎችና እንዲሁም በአካባቢ ለዒባዳ ነዋሪዎች ለተጋጆቹ ንጹህ አድርጉት፣ በዛሂርም በባጢንም ቁሻሻና መጥፎ ነገር እንዳይኖር ብዬ መመሪያ የሰጠኋቸው መሆኔም አስታውሱ ይላል። ማለትም በዛሂር ቁሻሻና እርኩስ ነገር እዛ አካባቢ እንዳይኖርና እንዳይጎድል፣ በውስጣዊ ሁኔታም ደግሞ አላህ ያልፈቀደውና ያልወደደው የጣዖት አምልኮት ወይም ሽርክያት ነገር እንዳይኖር አድርጉ በማለት ቃል ኪዳን አስገባቸው ማለት ነው። እና በአካባቢው እንግዲህ የሚካሄዱትን ዋና ዋና የዒባዳ ክፍሎች ጠቀሰ። አንደኛ ጧፍ፣ ሁለተኛ ኢዕቲካፍ፣ ሶስተኛ ያው ሶላት ነው በዛ አካባቢ መደረግ ያለበትና እነዚህን ተግባራት ለሚያከናውኑ ሰዎች ቦታውን የጸዳና ያማረ አድርጉላቸው ተባሉ ማለት ነው። ወኢዝ ቃለ ኢብራሂም ረቢ ጃል ሀዛ በለድን አሚና፣ እና ነቢዩላህ ኢብራሂም እንግዲህ ይህንን የተከበረ ቤት ከሰሩ በኋላ የሚከተለውን ታሪካዊ ጸሎት አደረጉ ይባላል። ለሀገሩና ለነዋሪዎቹ ጌታዬ ሆይ አሉ፣ ይህንን አገር ጸጥታው የተከበረ አድርገው፣ ያው ማንም ሰው የሆነ ያልሆነ ወንጀል እንዳይፈጽምበት አንተ ራስህ ጸጥታውን የተከበረ አድርገው በማለት ለመኑ። ወርዙ ካህለው ሚነ ተመራት፣ በዚህ አካባቢ የሚኖሩትን ህዝቦች ደግሞ የተለያዩ አዝሪቶችንና ፍራፍሬዎችን መግባቸው። መን አመነ ሚንሁም ቢላሂ ወለውም ልአኺር፣ ይህንንም ስል ታዲያ ከነዚህ ከነዋሪዎቹ መካከል በጌታቸው በአላህና በመጨረሻ ቀን ላመኑት ማለት ነው አሉ። ለካፊር ዱዓ ማድረግ እንዳይሆንባቸው ይህን ሲሉ ግን ቃል ወመን ከፈረ ወአርዝቁ መን ከፈረ አለ ጌታ። እና የዱንያ ሲሳይማ ለካፊሩም ቢሆን እመግበዋለሁኝ ፈጥሬው ሲያበቃ ማን ይመድዎ ብለህ ነው ካፍሩን ገንጥለህ የምታስቀረው አላቸው ይባላል። ከቸርነቱ ብዛት የተነሳ እሳቸው እንግዲህ ለአማኞቹ ብቻ ነበረ እርዚቁንና ጸጥታውን የለመኑት። ጌታ ግን የዱንያ ጸጋ ለካፊርና ለሙእሚን ተብሎ አይለይምና ለሙእሚኖቹ እንደምሰጥ ለካፊሮችም እሰጣቸዋለሁኝ በማለት ነገራቸው። ፈኡመቲዑ ቀሊላ ካፊሩንም ቢሆን ለተወሰነ ጊዜ አጣቅመዋለሁኝ በሲሳይ ቱማ ዙጦሩ ኢላ አዛብ ናር ወቢእሰ አልመሲር በመጨረሻም ወደ እሳት ቅጣት እንዲመለስ አስገድደዋለሁ። ይቺ የእሳት ቅጣትም ለሱ በጣም አይከፉ የከፋች መመለሻ እንደምትሆን ነው። እና ወዳጆችና ጥላቶች የሚለዩት በቂያማ ቀን ነው እንጂ እንደማትወፈው ነው ጁረኩም የውመል ቂያማ እንደተባለው በዱንያ አንድ ሰው ካፊር ስለሆነ የሚበላው የሚጠጣው አላሳጣውም ለሁሉም እመግባለሁኝ። እርግጥ በኩፍሩ ተገፋበት ተውባ ሳያረግ ከሄደ ካፊሩን ወደፊት ቅጣት ውስጥ አስገባዋለሁኝ እንጂ በዱንያ እንኳ አንዱን ከሌላው የሚለይ አይደለሁም በማለት መልስ ሰጣቸው ይባላል። እንግዲህ ይህን ያሉበት እሳቸው ቀደም ሲል አንተን ኢማም አድርገሃለሁ ሲላቸው ለዝርያዎችም ተመሳሳይ እድል ስጥ ሲሉ ጊዜ ላየናሉ አህድ ዛሊሚን ከዘሮች መካከል ዛሊሞች እና ካፊሮች ይህ እድል አይደርሳቸውም ብሎ ነበረ። ከዛ ትምህርት ወስደው በመቀየስ አሁንም ርዚቁ ላይ ለካፊሮቹ እንዳይደርስ እንደ ቅድሙ እንዳይመልስብኝ ብለው ሰግተው ነበር። አሁን ግን በተገላቢጦ የጌታ ሚስጥር ረቂቅ ነውና እዚህ ላይማ ለሁሉም ሊሆን ይችላል፣ የቅድሙ ግን የዲን መሪነት ስለሆነ ነው የለየሁብህ አላቸው ማለት ነው። وإذ يرفع إبراهيم القواعد من البيت وإسماعيل نبي الله إبراهيم يبيتون معاذن بإسماعيل بلجاچو يتردو إن تببر يادرغولاچو يجنبو كف بادرغوت گزیه ينبرون نيتا استاوتيرا غري استاچو تزا ت فلسطين اكبابي متونا يهنن كعبان اندي مسرتو جيتا سلازاچو لبجاچو نغرو لإسماعيل ازيا اكبابي تاريخاوي عبادا بيتو سرانا يمطاوت جيتا يا ازوي ሲሉ መልካም ነው አለ እስማኤል። አንተም ትረዳኛ እንደርዳው ብሏል። ታዲያ እንኳን ጌታ ያዘኛን ታባት ያልከኝን እንዴት አልቀበልም በማለት ሳቸውን ፍቃደኛ ሆነው በረዳትነት ተሰለፉ። ሁለቱም እንግዲህ ድንጋውን እያጋዙ እያነጹ በመገንባት ላይ እያሉ እርከኑን ከፍ ሲያደርጉት የሚከተለውን ታሪካዊ ዱዓ አብረው ያዘሙ ነበር ይላል። ረበና ጌታችን ወይ ተቀበልሚና ይሄን የሰራነውን ስራ ተቀበለን ባክህ። ያው በትዕዛዝ መሰረት ይሄንን የተባረከ ቤት እየሰራን ነውና ምናልባት እኛ የሰራ ነው አንተን የማያረካ እንዳይሆን እባክ በፍቃድ ደካማም ቢሆን ስራችን ተቀበለን እያሉ በኩሹዕና በኩዱዕ ነበረ የሚገነቡት። እነከ አንተ ሰሚዑ አሊም አንተ እኛ የምንለውን ሁሉ የምትሰማ የምናስበውንና የምናደርገውን ሁሉ የምታውቀውን ጌታ ነህና ያንተን ውዴታ ለመሻት ብለን ነው።